አዳ ይህ አይነቶቹ ሸፍተኞች ልባቸው እያወቀ ነውና ከዲያት ውስጥ የገቡት አላህ Subhanahu Wa Ta'ala ወደ ሂዳያ እንዴት ሲያመጣቸው አለና ወሸይዱ አን الرسول حقን ይህ መልእክተኛ እንደሚመጣ በማያጠራጥር መልኩ ራሳቸው ሲመሰክሩና ሲያረጋግጡ ቆይተው አሁን ግን በገቢር ሲመጣ እንደገና ወደ ክዴት እንደሄዱ ከሆነ እነዚህን የመዳኛ መንገድ ያሳያቸው ወጃአሁም ልበዚናት እንደገና ደግሞ በመጣበት ጊዜ ራሱ ብቻ ሳይሆን ያ የተባለለትና የተነገረለት እሱ ለመሆኑ ተጨባጭና ጉሉ የሆኑ መረጃዎችን ይዞላቸው መጥቶ ይያለ እንደገና መቀበልም የሚሉት እነዚህን እንግዲህ አላህ Subhanahu Wa Ta'ala አውቆጠፍናቸውና በምንም አይነት የመዳኛውን መንገድ ያሳያቸው والله لا يهدي القوم الظالمين እነዚህ ራሳቸውን በኩፍርና በሽርክ የበደሉ ግፈኞች ናቸውና እንዲህ አይነቶቹን ግፈኞችና በደለኞች አላህ የመዳኛ መንገድ እንደማይመራቸው ነው ወላኢክ እና እንዲህ አይነቶቹ አውቆጠፎችና ግፈኞች ታዳ የዛሁም የዚህ የደባቸውና የመጥፎ ስራቸው ምንዳ አና አለይሂም ላዕነተ አላህ በእነሱ ላይ ያ አላህ እርግመት የሚወርድባቸው ከመሆን በስተቀር ሌላ አይኖርም ወልመላኢከቲ የመላኢኮችና ወናሲ የሰዎችም አጅማኢን ባጠቃላይ ይላል እንግዲህ እነዚህ ሰዎች ነገሩን እያወቁት በመካዳቸውና በማስተባበላቸው ራሳቸው ተሳስተው ደግሞ መጪው ትውልድ ሁሉ ለስተት በመዳረጋቸው ሳቢያ አላህ በእጅጉ ስለተቆጣባቸው ራሱና የሰባቱ ሰማያት መላኢካ እንደገና የሰው ዘሮች ሁሉ ራሳቸው እንኳን ሳይቀሩ እንዲረግሟቸው አደርጋለሁኝ ይላል ይሄ ያአላህ Subhanahu Wa Ta'ala ምስጢር ነው እና ማንንም ሰው እንግዲህ ካፊር የሚልን ቃል የሚወድ የለም በቃል ደረጃ ሰይጣን የሚባለውን ቃል የሚወድ ሰው የለም ሰይጣን ፈርዶብኝ ነው ነው የሚለው ይህ ካሃዲ የሚልን ቃል ማንም ሰው አይወድም ራሱ ካሃዲ ሆኖ በሱ ዛን በሱ አስተሳሰብ ካሃዲን ሰው ወስላታን ሰው ያወግዛል ማንም ሰው ማለት ነው ስለዚህ ካሃዲን አላህ ያጥፋው ሲል ዙሮ እሱኑ ራሱን እንዲረግም አድርገዋለሁ ሌላ ቢቀር ነው የሚለው ታዲያ የዚህ ሁሉ እርግመት ሰለባ በሚሆኑበት ጊዜ ውጤቱ ምን ይሆናል በዛ በርግመቱ ውጤት ቅጣት ነው የሚያተርፉትና ኻሊዲነ ፊሃ በዛ በርግመቱ ያገኙትን ቅጣት ለዘላለም የሚኖሩና የሚዘወትሩ ሆነው ይገቡበታል ጀሃነም ላ ይخفف عنهم العذاب ቅጣቱ አንድ ጊዜ ተጀመረ ከነሱ የሚቃለልና የሚወገድበትም ሁኔታ አይኖርም ወላሁም ይንዘሩን የቅጣቱ ሰዓት ቀጠሮ ከደረሰ ደግሞ ትንሽ ቀጠሮ ይሽጋሽግልንና አቆዩን ብለው ቢጠይቁም ምንም አይነት የመሸጋገሻና የማስተዛዘኛ ቀጠሮም እንደማይሰጣቸው ነውና የዛ አይነት ቅጣት ተደግሶ ይጠብቃቸዋል ይላል ኢላ ለዚነ ታቡ ሚን ባዕድ ዛሊከ ወአስለሑ ፈኢነላሁ ገፉሩ ራሂም ኢና ለዚነ ከፈሩ ባዕድ ኢማኒሂም ثُمَّ ازْدَادُوا كُفْرًا لَّمْ تُقْبَلَ تَوْبَتُهُمْ وَأُولَٰئِكَ هُمُ الضَّالُّونَ إِنَّ الَّذِينَ كَفَرُوا وَمَاتُوا هُمْ كُفَّارٌ فَلَن يُقْبَلَ مِن أَحَدِهِم مِّلْءُ الْأَرْضِ ذَهَبًا وَلَوِ افْتَدَىٰ بِهِ أُولَٰئِكَ لَهُمْ عَذَابٌ أَلِيمٌ وَمَا لَهُم مِّن نَّاصِرِينَ إِلَّا الَّذِينَ تَابُوا مِن بَعْدِ ذَٰلِكَ يَهِنَّ عَيْنَ الْكِفَارِ كَفَتَمُوا بِهَالَا إِنَّدَغَنَا بَسَطَاتَهُ تَتَصَصَّرُوا يَتَمَلَّسُوا بِتَّا فِكَرُوا إِلَى إِذَا اللَّهُ رُوحُ كَمَا هُوَ يَتَنَسَّى ይህን አይነት ግፍና በደል የፈጸሙትን ሰዎች አሁንም ተውባ በሩ ክፍት ነው ብሎ ይጋብዛቸዋል ማለት ነው። ቁሊያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው እንግዲህ ዑለማው ይሁድ ዑለማው ነሳራ የነብዩ መሐመድን መምጣት በሚከፋ يعرفونه كما يعرفون ابناءهم ወንድ ልጆቻቸው ከአብራካቸው የወጡት የራሳቸው ልጆች መሆናቸውን የሚያቁት ያህል አድርገው ነው መሐመድን የሚያቁት ይላል። በዛ መልክ ያወቁ ይመጣል ተብሎ የተነገረለት እርሱ አይደለም ብለው ሲክዱ ምን አይነት ግፍ ነው የፈጸሙት ማለት ነው። እንደዚህም ሁሉ ታለ ታዳ ከጊዜ በኋላ እንደገና አስቦና አስተውሎ ረኔ ተሳስቻለሁ የሰውዬ ትክክለኛ ነውና ልቀበለው ብሎ ፊቱን የሚያዞርና የሚመጣ ካለ በሬ ክፍት ነው ተውባ የሚያደርጉትን እቀበላቸዋለሁ። እንግዲህ ይህ አይነት ስህተት በራሱ ላይ ብቻ የሚወሰን አይደለም በትውልዱ በአካባቢው ህዝብ ላይ የሚሰራጭ ነው። ምክንያቱም ተሰሚነት ታማኝነት ያለው ታላቅ ቄስ ባባስ ፓትሪያርክ ነው እና እግዚአብሔር ነግረውን የለ ከፍታቸው በለጠ ሃይማኖት አዋቂ እያለ ፍንት ህዝብ ወጣፋል። እንደዛም ሆኖ ተውባ ካደረገ ተቀበለዋለሁ ይላል አላህ Subhanahu Wa Ta'ala። እና የተመለሱት ሚንባዲ ዳሊክ ከዛ ከማስተባበራቸውና ከመካዳቸው ራሳቸውን ከመበደላቸው በኋላ የተጠጠቱና የተመለሱ ካሉ ለመቀበል ዝግጁ ነኝ በህይወት በጤንነት እስካሉ ድረስ ማለት ነው ከሞት አልቆላቸዋል። ወአስለሁ ግን በሚመለሱበት ጊዜ ሙሉ በሙሉ ነው መመለስ ያለባቸው። ያ ቀደም ሲል ሲያበላሹት የነበረውን ነገር ማስተካከል አለባቸው። ቀደም ሲል ይዘው የነቢይ አይደለም ስንል የነበረው ስተተኞች ነን። እኛ ሳይገባን ቀርቶ ነውና ነቢይ ነውና ተከተሉት ብለው እንደገና መግለጫ መስጠት አለባቸው ማለት ነው። ፈኢነላህ ገፉሩ ረሂም፣ በዚህ መልክ ተውባ ያደረጉ እንደሆነ አላህ ለእንዲህ አይነቶቹ ጥፋተኞችና ተመላሾች ምህረት ሰፊና እጅግ ሩሩህ ጌታ ነውና እንደሚቀበላቸው ነው በማለት አሁንም የተውባ በሩን ከፍቶ ይጋብዛል ማለት ነው። ان الذين كفروا بعد ايمانهم منا እነዚያ ከእምነታቸው በኋላ የካዱት አለ እንግዲህ መጀመሪያ እንግዲህ ይመጣል እያሉ ተውራትና እንጂል በነገራቸው መሰረት እምነት መስርተው ነበር። ከዛ በአካል ሲመጣ ይህ አይደለም ይመጣል የተባለው በማለት ወደ ክህደት የተሻገሩት ثم ازدادوا كفرا እንደገና ደግሞ በክህደት ላይ ሌላ ኩፍር በክህደቱ ላይ ክህደት የጨመሩና የደረቡት ይላል። ማለትም በነቢዩላህ ሙሳ እንግዲህ ኪታብ በተውራት ይመጣል ተብሎ ሲነገር ቆይቶ ነበረ። ኢሳም እንደዛው ይነገርላቸው ነበር ከመጣታቸው በፊት። ኢሳ ሲመጡ አንቀበልም ብለው እምቢ አሉ የሁዶቹ። አሁን በዛ በክህደታቸው ኢሳም በመካዳቸው ወደ ኩፍር ገቡ። እንደገና መሐመድ ደረበው ሲመጡ ደግሞ ይህም አይደለም አሉ፣ ደረቡበት ማለት ነው። ትናንትና አንድ ነቢይ ክደው ነበር፣ አሁን ደግሞ ሁለት ነቢይ ተጨመረ። በዚህ መልክ የሚክዱት ደግሞ ለምትቅበለ ተውበቱም በዚሁ ላይ እንግዲህ እየገፉ ሄደው ከሞቱ ተውባቸው ተቀባይነት አይኖረውም ነው የሚለው። ምክንያቱም ድርብርብ ነው። የዚ አይነት ድርብርቡ ጥፋት እንግዲህ የተውባ ችላቸውንም ያጠብባቸዋል። ከአንድ ሁለት ከሁለት ሶስት ነቢይ የካደ ሰው እንግዲህ በአላህ ዘንዳ ያለው እድሉ በጣም እየመነመነ ነው እና የሚሄደው የተውባ ችላቸው ማስጊ ነው ይላል። ጭርሱን ያው ተውባ አያረጉም ማለት ሳይሆን አስጊ ሁኔታ ላይ ደርሰዋል ለማለት ነው። ወውላይ ከሙባሉ እና እነዚህ አይነቶች ሰዎች በጣም በእጅጉ ከእውነቱ ጎዳና የራቁና የተሳሳቱ ናቸው ይላል። እነ الذين كفروا እነዚያ የካዱትና ወማቱ وهم كفار በዛ በክህደታቸው ላይ ሙጥኝ ይያሩ አቋማቸውን ሳያስተካክሉ የሞቱ የሆኑት فلينقبل من احدهم من الاولاد ذهبا ከእንዲህ አይነቶቹ ከሃዲዎች በዚህ ምድር ሙሉ የተሰፈረ ጥሬ ወርቅ ቢያመጡ ከጀሃነም ለመዳን በአላህ ዘንዳ ተቀባይነት እንደማያገኙ ነው። ወለው ተዳቢሂ እና ይሄንን በመሬት ሙሉ የሚመጣውን ወርቅ በምጽዋት መልክ ሊያበረክት ቢፈልግ ቢበረከት ይፈደቃ አይድንም ማለት ነው። ወይም ደግሞ በቤዛ መልክ እና ለነፍሱ መገላገያ ብሎ ይሄን ልክፈልና ልቀቁ ይቢል እንደ ዱንያ ዳኞች መስሎት የሚለቀቅ አይሆንም ማለት ነው። ኡላኢከ ለሁም ዐዛቡን አሊሙን እና እንዲህ አይነቶቹ ከሃዲዎች ታዲያ በጌታቸው ዘንዳ እጅግ አሳማሚና አስጠቃቂ የሆነ ቅጣት ተዘጋጅቶላቸዋል። ወማ ለሁም ሚን ናሲሪን ከዚህም ቅጣት የሚያድናቸውና የሚገላግሏቸው ረዳቶችና ወገኖችም አይኖሯቸውም ይላል። እንግዲህ በአጠቃላይ በእነዚህ በተከታታይ አያቶች ካፊሮችን በሶስት ደረጃ አስቀመጣቸው ማለት ነው። የመጀመሪያዎቹ ክደው ነበረ፣ ግን በክደታቸው እስከ መጨረሻው ገፉበት። እነዚህ እንግዲህ አውቆ ጠፍ በመሆናቸው ተቀባይነት የላቸውም ብሎ ደመደመ ማለት ነው። እና በዛ ሳቢያ የአላህን የመላእክቶችም የሰዎችም እርግመት እንደሚወርድባቸውና በዛ በእርግመቱ ውጤት ዘላለማዊ ጀሃነም እንደሚገቡ አረጋገጠባቸው ማለት ነው። ከዛ ቀጥሎ ሁለተኛዎቹ ክፍሎች ኢለለዚነ ታቡ ሚን በዕድ ዛሊከ አለ። ለመጀመሪያ ጊዜ ልክ እንደነዛው ክደውና አስተባብለው ነበር፣ እንደገና ስህተታቸውን አወቁና ተመለሱ፣ ተጸጸቱ። እንደገና ተተውባ በኋላ ደግሞ አቋማቸውን በሚገባ አስተካከሉ። ተዛሬ ስንናገር የነበረው ስህተት ነው ብለው ራሳቸውን አጋልጠው በሚገባ ተውባቸውን ታጠናከሩ፣ እነዚህን እቀበላለሁ ፈኢነላህ ገፉሩ ረሂም በማለት ሁለተኛ ደረጃ አረገ። ቀጠለና ደግሞ ሶስተኛ መጣ ሌላ ጉድን እነ ለዚነ ከፈሩ አለመልሶ። እነዚህ ደግሞ መጀመሪያ ክደው ነበረ፣ ነቢዩላህ ሙሳ ለምሳሌ ክደው ነበር። እንደገና ኢሳ ሲመጡም ደግሞ ደርበው ካዱ ማለት ነው። የእነዚህ እንግዲህ ክደታቸው በጣም እየሰፋ ሄደ ማለት ነው። በዚሁ መልክ እንግዲህ የቀጠሉ እንደሆነ በመሀከል እንኳን ተውባ ለማድረግ ቢቃጡ ወአስለሑ ያንን እንግዲህ ያጠፉትን ነገር እስካላስተካከሉ ድረስ ተውባቸው አልተሟላምና ወአስለሑ የምትለው ሸርጥ ስላልተገኘች እነዚህም ለምቱ ቅበለ ተውበቱሁም ማለት ተውባ ለማድረግ ሞክረው ነበረ፣ ግን ተውባቸው ቁንጥል ነው ማለት ነው። ትናንትና ክደን ነበር በቃ አሁን እናምናለን ነው እንጂ ያሉት ሲያጠፉ ሲያጨማልቁ የነበረውን ነገር ሊያርሙ አልፈለጉም ማለት ነው። ና ይሄ ታንገት በላይ የቢሻው ስለሆነ አልቀበልም። ወኡላይ ከውሙ ዳሉን አለማን ነው። ቀጠለ ደግሞ ሌላ ውዲም እነ ለዚነ ከፈሩ ወማቱ ወሁም ኩፋሩና እነዚህ ደግሞ መጀመሪያ ካዱ፣ በጥፋታቸውም ሳይጸጸቱም ሳይነድሙም ምንም እንዳጠፉ ሳይሰማቸው ቀጠሉበት ዝም ብለው። እነዚህ ፈለዩ ቅበለ ሚን አሀዲ ሚኑል አርዲ ዘሀባ ያው በሚመጡበት ጊዜ የመልካማ ቅጣት ተዘጋጅቶ ነው የሚጠብቃቸው። ከዛ ተቅጣታቸው ለመዳን ይህችን ዱንያን በሙሉ የሞላ ጥሬ ወርቅ ይዘው እንኳን ይቀርቡ አለቃቸውም ይላል። እንግዳውሳ በዛው በጥፋታቸው የተዘጋጀላቸውን ቅጣት ይረከባሉ። ከዛ ከቅጣት ደግሞ እኔ ታላልኩ በስተቀር ማንንም ሊያድናቸው የሚችል የለም። ይሄን ያለበት ምክንያቱ አባቶቻችን ቅድማያቶቻችን ነብዮች ናቸው፣ ንጹሃን ናቸው፣ ቅዱሳን ናቸው፣ እነሱ ያድኑናል፣ ሀውላይ ሹፋኡና ይሉ ስለነበረ አይምሰለው ማንንም የሚያድነው የለም በማለት አረጋገጠ ማለት ነው። እናዚህ ላይ ሳይሃይን የዘገቡት ሀዲስ አለ። የውመል ቂያማ በሚሆንበት ጊዜ ኩፋሮች ይነሳሉ፣ ለሂሳብ ይቀርባሉ። የዛ ጊዜ አላህ ሱብሓነሁ ወተዓላ እናንተ ሰዎች ይላቸዋል ለኩፋሮች፣ ለእያንዳንዱ ሰው አሁን አንተ ሰውዬ ይለዋል አንተ በምድር ሙሉ ጥሬ ወርቅ ብሰጥህ ይልና ጀሃነምን እንደ ፊልም ከፍተህ ያሳየዋል። እዛ ቅጣት ውስጥ ተምትገባ ይህንን ዓለምን የሞላ ወርቅ ተምትከፍል ማንኛውን ትመርጣለህ ብሎ ይጠይቀዋል። ውለት ሊሰጠኝና ልዲን ነው ብሎ በጉጉት ኧረ እኔ ይሄ ሁሉ ወርቅ ጠርቶብኝ ከዚህ ቅጣት ብቻ መዳን ነው የምፈልገው ይላል። ከዘብት ይለዋል ይላል ዋሸህ እኒ ሰአልቱከ አያመ ኩንተ ፊ ዱንያ አህወነ ሚን ዛሊከ በዱንያ እያለህ በጣም ትንሽ ዋጋ ነበረ የፈለግኩብህ እና የጠየቅኩህ እሱን እምቢ ብለህ መጥተህ ዛሬ ምን ቸር አደረገህ ዓለም የሞላ ወርቅ የምትሰጠው ይለዋል። ምንድን ነው የጠየቅከኝ ይላል። አመርቱከ አላ ቱሽሪከ ቢ ፈአበይተ ኢለ ሽርክ በእኔ ማንንም ምንንም እንዳታጋራ ብዬ አደጋግሜ አዘዝኩህ አንተ ግን ታላጋራሁኝ ጌታዬን ታልካድኩኝ በስተቀር ብለህ ሙጭኝ ብለህ በኩፍር መጣ። ታዲያ እኔ በሽርክና በኩፍር የሞተ ሰው አልምርም እነላህ ላ የግፊሩ አን ዩሽረከ ቢ ወየግፊሩ ማ ዱነ ዛሊከ ብዬ አሳውቃለሁኝ። አሁን እዛ ዱንያ ላይ የካድከውና ያስተባበልከው የግልና የዕለታዊ ጥቅም እንዳይቀርብህ ነው። ሀብት ያለው ሀብቱን እንዳላጣ ብሎ በመስጋት፣ ስልጣን ያለው ስልጣኑን እንዳለማጣት ለዱንያ ብሎ ነው አፈራውን የሸጠው። አሁን እንደዛ እሱን ተፈሰፉለትና እሱን ደበዘቡለት የነበረውን ገንዘብ ያውም ይህን የሚያል ገንዘብ አለ። አሁን ግን ዓለምን የሚሞላ ወርቅ አግኝታችሁ እንደገና ትችላላችሁ ይላቸዋል። ሲሳለቅባቸው ማለት ነው። እና በዱንያ ያው በአላህ እንግዲህ ፍቃድ ይቀልዱና ይስቁ ስለነበረ በዛ ቦታ እንደገና የነሱን ገብን ቁጭታቸው ኪሳራቸው ምን ያህል እንደሆነ ለማሳየትና ራሳቸውን ለማጓጓት ፈልጎ ነው ይህን ጥያቄ የሚያቀርብላቸው እንጂ በዓለም የሞላ ወርቅ ለሱ ምንም አይደለም። ወርቅ ማለት አፈር ነው፣ እሱ ነው የፈጠረው። መጀመሪያውን ከየት አመጡት? ቢሰጡት ደግሞ ለሱ ምን ያደርግለታል? ወርቅ ተውሂድ ነበር እንጂ የሚፈልገው ማለት ነው። እና በዚህ መልክ እንግዲህ ምን ያህል እንደከሰሩ ያሳያቸዋል ይላል። لن تنالوا البر حتى تنفقوا مما تحبون وما تنفقوا من شيء فإن الله به عليم كل الطعام كان حلا لبني إسرائيل إلا ما حرم إسرائيل على نفسه من قبل أن تنزل التوراة قل فأتوا بالتوراة فاتلوها إن كنتم صادقين فمن افترى على الله الكذب من بعد ذلك فأولئك هم الظالمون قل صدق الله فاتبعوا ملة إبراهيم حنيفا وما كان من المشركين إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين لن تنالوا البر حتى تنفقوا مما تحبون እናንተ ከምትወዱት አይነት ገንዘባችሁ እስከምታወጡና እስከምትለግሱ ድረስ መልካምና በጣም የተደነቀ የሆነን ስራ ለማገኘት እንደማትችሉ ነው። ለከፍተኛ የጀነት ማዕረግ የሚያበቃ ተደናቂ ስራ ለማገኘት የምትችሉት ከምትወዱትና ከምታፈቅሩት ገንዘባችሁ ስታወጡ ነው ማለት ነው። ወማ ቱንፊቁ ሚን ሸይእን ማንኛውም ደግሞ ለአላህ ብላችሁ የምታወጡት ገንዘብ ፈኢነላህ ቢሂ ዓሊም ያን ገንዘብ ለምን እንዴት እንዳወጣችሁት አላህ በትክክል የሚያውቅላችሁ መሆኑን ያረጋግጥላችኋል። እና እንግዲህ ለአላህ ብላችሁ በኢኽላስ አውጥታችሁት ከሆነ ተገቢ ወረታችሁን ይከፍላችኋል። ምናልባት ለይሁልኝ ለይስሙልኝ ከሆነ ደግሞ ለምን እንዳወጣችሁት ያውቃልና ተጠንቀቁ ማለት ነው። ወዕድም ወዕድም አለበት። እና ይህ አያት በሚወርድበት ጊዜ አቡ ጦልሃ የተባለው ሰሃቢ ነቢያችን ጋር መጣና አላህ ይህንን አያት አወረደ አላቸው። አዎን፣ እና እኔ ይህንን አያት በስራ ላይ መዋል እፈልጋለሁኝ። በጣም ከምትወዱትና ከምትመርጡት ገንዘባችሁ ካላወጣችሁ በስተቀር ለከፍተኛ ደረጃ የሚያበቃ እንትን አታገኙም እያለ ነው። እኔ ከንብረቴ ሁሉ የምወዳትና በጣም የማፈቅራት አንዲት በይሮሃ የምትባል አትክልት አለችኝ አለ እዛ ከተማ መዲና ውስጥ። እናሷን ለጌታ የሰጥቻለሁኝና ባህ ያ ረሱላህ ሐይቱ አራከላ አላህ ባሳየው ቦታ አስቀምጡት በማለት አትክልቱን እንዳለ ወቅፍ አደረገ። እዛ ግዴታቸው ደግሞ በጣም መልካም ጎሽ ጎሽ ብለው ከተቀበሉት በኋላ በልንግዳው ጻጅሩ ከፍ እንዲልልፍ ለአጥራፊያ ዘመዶችና ለአጎቶች ልጅ አከፋፈል በማለት መከሩት። በዛ መልክ አከፋፈለ ይላል። እና እንግዲህ ሰሃቦች አንድ ነገር በሚመጣበት ጊዜ ወዳውኑ በስራ ለመተርጎም ያላቸው ስክድምድሞች ውድድራቸው ይህንን ይመስል ነበረ ማለት ነው። ዋና የህይወቱ ዋስትና የሆነውን አትክልቱን እንዳለ ወቅፍ አደረገ። ይችን አያት ስለሰማ ብቻ ማለት ነው። ኩሉ ጣዓሚ ካነ ሂለን ሊበኒ እስራኤል ምግብ የተባለ ሁሉ ለእስራኤል ልጆች የተፈቀደ ነበር ይላል። ኢላ ማ ሐረመ እስራኤል ዐላ ነፍሲሂ ሚን ቀብሊ አን ቱነዘለ ተውራ እስራኤል በራሱ ፍቃድ በራሱ ላይ እርም ያደረገው ብቻ ሲቀር ይኸውም ደግሞ ተውራት ከመወረዱ በፊት በጣም ቀደም ሲል ነው ይላል። ይህን ያለበት ምክንያቱ ነቢያችን ዐለይሂ ሰላቱ ወሰላም እኔ የነቢዩላህ እብራሂም ተከታይ ነኝ የሱን የፈለግ ተከታይ እኔ ነኝ ብለው ራሳቸውን በሚያስተዋውቁበት ጊዜ አይሁዶቹ የእሱ ተከታይማ ብትሆን ኑሮ እሱ የሚከለክለውን ነገር ትከለከል ነበረ አሏቸው። ምንድነው እሱ የሚከለክለው ቢል ከእብራሂም ጀምሮ ይኸው የእኛ ዘር እስራኤላውያን የግመል ስጋና ወተት አይጥ አይበላም አይጠጣም፣ እንደገና ደግሞ የተለያዩ የጾም አይነቶችንም አይንበላም። አንተ ግን ይህን ሁሉ እየፈቀድክ እንደገና የነብራሂም ተከታይ ነኝ ትላለህ በማለት እሳቸውን ሊያነውሩ ሞከሩ ማለት ነው። ይህ ጊዜ አላህ ይህንን አያት አመጣላቸው። ማንን ነው የምታታልሉት? በእስራኤል ጊዜ እስራኤል ማለት ነቢዩላህ ያዕቁብ ናቸው። በእነሱ ቋንቋ አብዱላህ እንደ ማለት ነው። ኢስር ማለት አብዲ ነው። ይህል አላህ ማለት ነው። እና በነቢዩላህ እስራኤል እንግዲህ እርግጥ ይህ ነገር መከልከሉ ተጀምሯል። እነሱ ግን ከእብራሂም ጀምሮ ተከልክሎ የመጣ በማስመሰል ከእብራሂም ሱናዎች ያጓደል ከዋለ ብለው ተከራከሯቸው። ይህ ጊዜ ይህ አያት ምንድን ነው የሚለው? ምግብ የተባለ ሁሉ ለእስራኤል ልጆች የተፈቀደ ነበረ። ራሱ ያዕቁብ እንኳን በሸርዕ ደረጃ አልተከለከለም። አሁን የምትሯቸውን ነገር ግን እሱ በግል ላጋጠመው ችግር እንደ ሬህ በሽታ ይዟቸው ነበረ ይባላል። እና በጊዜ የነበሩ የጤና ባለሙያዎችን አማከሯቸው። ለበሽታዬ ምን እርዳታ ትሰጡኛላችሁ? እንዲህ እንዲህ ያመኛል ሲሏቸው ጊዜ ሊረዷቸው አልቻሉም። እኛ ወላሂ ይህን በሽታ ለማከም አንችልም አሏቸው። ለማስታገስ ስለ ጊዜው ምን ትመክሩኛላችሁ ሲሏቸው ጊዜ ለማስታገስ ምናልባት እንደሚረዳ የምንገምተው ነገር ከምግብ አይነት የምትወደውን ምግብ ብትቀንስ ጥሩ ነው አሏቸው። ሐኪሞች እንግዲህ የተለያዩ ጣፋጭ ምግቦችን የመከልከል ባህሪያቸው ጥንት ጀምሮ የመጣ መሆኑን ያመለክታል ማለት ነው። ይህ ጊዜ እሳቸው ከሚወዷቸው የምግብ አይነቶች ከምግብ የግመል ስጋ፣ ከሚጠጣ ነገር የግመል ወተት ነበረ ይባላል የሚያፈቅሩት። እሱን ተው። እሱን ሲተው እንዳሉትም በሽታው እየቀለላቸው መጣ ማለት ነው። እንግዲህ አማ ከጤንነት በላይ የለምና ይቅርብኝ ብለው ራሳቸው አቋም ወሰዱና ተውት ይህን ምግብ። ልጆቹ ግን አባታቸውን ይወዱ ስለነበረ አባዬ የማይበላውንና የማይወደውን ምግብ እኛስ ምን ያደርግልናል እያሉ በመወብራት ይተውት ገባ ይህን ምግብ። እረ እኔ ስለሚያመኝ ነው እንጂ ምግቡ ያው ሐራም አይደለም እኔም ደግሞ ጠልቼው አይደለም ብሏቸው እሳቸውን ያከበርንና ያስደሰትን መስሏቸው መተው ጀመሩ። የአስራ ሁለት የሚሆኑ ልጆች ናቸው። ሁሉም ተውት፣ አባታችን የማይበላውን አንበላም ብለው ማለት ነው። ከዛ በኋላ እንደ ባህል ሆነ። ልጆቻቸው ደግሞ የልጅ ልጁ ሲመጣ አባቶቻችን የማይበሉት ነገር አንፈልግም እያሉ ተውት። ትንሽ እየቆየ እንዳውም ያን ነገር እበላለሁ ያለ የእነሱ ዘር እንደ እርጉም መታየትና መወገዝ ጀመረ ማለት ነው። ይህ ጊዜ በነቢዩላህ ሙሳ ጊዜ እንግዲህ ይህን ነገር ካልተጠቀማችሁበት ምን ያደርጋል ከፈለጋችሁ አለና አላህ ከለከላቸው። ራሱ በሸር አገነገዘው። የግመል ስጋ እንዳትበሉ ወተትም እንዳትጠጡ በማለት አገዳቸው። ከዛም ጋራ በማያያዝ እንዲያውም ጮማ ስጋዎችን ሁሉ እንዳይበሉ ተከለከሉ ማለት ነው። ታዲያ ታሪኩ እንዴት እንደተከለከለ እኛ እናቃለን። እስራኤል ራሱ ለበሽታው ሲል ነው ነቢዩላህ ያዕቁብ ይህን ነገር የተወው እንጂ እንኳን እብራሂም ሊከለክል ቀርቶ ያዕቁብ እስመ ይከለከለ ለራሱ ተከለከለ እንጂ ብለህ መልስ ስጣቸው ነው የሚለው። እና ይህንን እንግዲህ የማትቀበሉ የሆነ እንደሆነ ተውራትን አምጡ አላቸው። ቁል ፈእቱ ቢተውራት ተውራትን አቅርቡ ፈእትሉሃ በፊቴ ላይ አንብቧት ኢንኩንቱም ሷዲቂን በአባባላችሁ እርግጠኞች ከሆናችሁ ከነቢዩላህ እብራሂም ጀምሮ ነው ነገር የተከለከለው በሚባለው አነጋገራችሁ የምትገፉበት ከሆነ ተውራት ቅረብና ይፍረደኝ ብለህ አፋጣቸው አለ። ተውራት ደግሞ በሚነበብበት ጊዜ ይህንኑ ምክንያት ጠቅሶ በነቢዩላህ ያዕቁብ ጊዜ መከልከል እንደተጀመረ ነው የሚናገረው። ያውም በጥፋታቸው እና ይህንን የእብራሂም ሱና አድርጋችሁ የእብራሂምን ፈለግ አንተ አትከተልም የምትሉት እናንተ የፈጠራችሁት እንግዲህ እንዴት ወደ እብራሂም ልታላክኩት ትሞክራላችሁ ብለህ አጋልጣቸው ነው የሚለው። فمن افترى على الله الكذب من بعد ذلك ان ايهن ጉዳይ በማስመልከት እንግዲህ መንፈውንም ምክንያቱንም ግልጽ አርጋለሁኝና ከዚህ መግለጫ በኋላ በአላህ ላይ ውሸት የሚጠቅስ ካለ እስራኤል ነው ራሱ የከለከለው ይያልኳችሁ የተከለከለው ይያልኳችሁ እናንተ ግን ابراهيم ነው የጀመረው ይያላችሁ ምታምጣቱ ከሆነ فاولئك هم الظالمون ይህን አይነት እንግዲህ ዋጋቢስ ክርክር የሚያራምዱ ሰዎች እነሱ ራሳቸው በደለኞችና ግፈኞች ናቸው በማለት አስተነቀቀ። ቁል ሰደቀላህ በሁሉም ነቢያቶች ባወረደው መመሪያ እንዲሁም ደግሞ በተለይ እብራሂምን አስመልክቶ በሰጣችሁ መግለጫ አላህ እውነተኛና እርግጠኛ ነው በላቸው። ፈተቢዑ ሚለተ እብራሂም ሐኒፈን ስለዚህ ይህን ሙዘየት የሆነ ርካሽ የሆነ እምነትና አመለካከታችሁን ተውና ቀጥተኛውን የእብራሂምን እምነትና አመለካከት ተከተሉ። ተፈልጋችሁ የኢብራሂም መርሆን የጋር ነውና ያለው በሱ ተስማሙና እኔ ጋር አንቀጥል ባላቸው ይላል። ወማ ካነ ሚነል ሙሽሪኪን ኢብራሂም ደግሞ ከአጋሪዎችም አልነበረም ማለት እነሱን ማሸመሩ ነው። እናንተ ስማችሁ አለል ኪታብ ይባል እንጂ ተግባራችሁ ከሽርክ የተለየ አይደለም ሙሽሪኮች ናችሁ። ኢብራሂምን እንወደዋለንና እንከተላለን ካላችሁ በዚህ መልክ ያላችሁ ደግሞ እሱም ሙሽሪክ ነው እንደማለት ነውና ابراهيم ደግሞ ሙሽሪክ እንዳልሆነ አረጋግጣለሁኝ አላቸው። ወይም በሌላ መልኩ ሙሽሪኩ አረብ ابراهيم የኛ ዲን መስራች ነው እኛ የስንፈቅ ፈለግ በመከተል ላይ ነን ይሉ ስለነበረ ምን ማለታቸው ነው? እናንተ ሙሽሪኮች ናችሁ እንደገና ابراهيم የኛ ሰው ነው ስትሉ የሽርክ መስራች ልታረጉት ነው እንዴ? ابراهيم እኮ ከታወታውያን አልነበረም በማለት መለሰላቸው። ማን እና ወለ ቤቲም ወዲአ ለናስ ለለዲ ቢበከተ ሙባረካ ለመጀመሪያ ጊዜ በዚህ ምድር ላይ ሰዎች ለጌታቸው መገዣ እንዲሆን ታስቦ የተዘጋጀላቸው ቦታ ወይም ቤት ቢኖር በመካ አገር የሚገኘው የተባረከው የብዙ ጥቅምና ኸይር መድረክ የሆነው ቤት ነው በላቸው ይላል ካዕባ። ወሁደን ለዓለሚን እና ለዓለም ህብረተሰብ ደግሞ መመሪያ ያው የአላህ ሂዳያ ማከፋፈያ መርከዝ ኢማን ሆኖ ከተመረጠውና ከተመሰረተው ቦታ ሁሉ የመጀመሪያው የመካ ቤት ነው ብለህ ንገራቸው ይላል። ይህን ያለበትም ምክንያቱ አሁንም ቀደም ሲል እንደጠቀሱት አንተ የኢብራሂምን ፈለግ አትከተልም እና ለተወሰነ ጊዜ ወደ ቤተል መቅዲስ ዙረው ሰግደው ነበረ መዲና እንደወረዱ ለ17 ወራት ያህል። የዛ ጊዜ አይሁዶቹ ምን አሉ? እነ ረጅለ ተባ ቂብለተና ወተተቢዑ ሚለተና ሰውየው እንግዲህ የፖለቲካ ሰው ነው እዚህ ሲመጣ እኛ ጋር ለመግባባት አስቦ የራሱን ቂብላ ትቶ ወደኛ መጣ እያሉ ስማታ ጀምረው ነበር። ሙሽሪኮቹ ደግሞ እዚህ ካሉ ካዕባን ነበረ ቂብላ አድርገው የሚጠቀሙት የውዛት የርግዜ ለመንፈልና ለመተዳደር ብሎ ቂብላውንም ሻረው የኢብራሂም ተከታይ ነኝ እያሉ በሁለቱም በኩል ይታሙ ነበር ማለት ነው። ታዲያ የሁዶቹ ያወቁ ነው ገና መጀመሪያ በትንቢዩ ወደ ሁለት ቂብላ የሚሰግድ ነው የመጨረሻው ነብይ እያለ ነው ተውራት የሚነግራቸው። ግን ለሰዎች ለማወናበድ አውቀው ታዲያ የኢብራሂምን ተከታይ ከሆነ ለምን የኢብራሂምን ቂብላ ትቶ ወደዛ ተመለሳሉ? ወደ ካዕባ ሲመለሱ እንደገና ወንጀል እንደፈጸሙ አድርገው ስማታ ጀመሩ ማለት ነው። ለዚህ መልስ ነው የመጣው እንዴ እናንተ የመጀመሪያው ዋናውና መርከዝ ኢማን የነበረው ካዕባ መሆኑ ተረሳና በይተል መቅዲስን ከካዕባ እንደሚቀድም አድርጋችሁ ነው እንዴ የምትናገሩት? መጀመሪያ በዚህ ምድር ላይ እኮ ሰዎች ጌታቸውን የሚገዙበት መድረክ ተደርጎ የተመሰረተውና የተመደበው የጠቃሚና በጣም ኸይር የበዛበት የሆነው የመካው ቤት ነው። ታዲያ ያንን ቤት ታሪኩን ረስታችሁ እንደገና በይተል መቅዲስን እንደ ቀደም አድርጋችሁ እንደታምታታላችሁ። የመጀመሪያው ካዕባ ነው ከዛ ቀጥሎ ነው በይተል መቅዲስ የመጣው። እርግጥ በይተል መቅዲስ የብዙ ነቢዮች ቂብላ እንደነበረ ቢታወቅም በመቅደም ግን የመካው ነውና የሚቀድመው አልተሳሳተም አሁንም ለማለት ነው። ይህ አያቱን በይናቱን መቃሙ ኢብራሂም እና በዚህ በመጀመሪያው ቤት በመካው ቤት አካባቢ ደግሞ ይህንን ቦታ አላህ የመረጠውና የባረከው ለመሆኑ ብዙ ማስረጃዎች አሉ ግልጽ የሆኑ የታሪክ ቅርጾች ይላል። ከነዛ መካከል መጣሙ ኢብራሂም ይገኝበታል። ታባውን ሲገነቡ ህንፃ ወደ ላይ እያደገና እየራቃቸው ሲሄድ ለመቆም ቁመታቸውን ከፍ እንዲያረጋቸው ይቆሙበት የነበረው ድንጋ የእግራቸው ፈለግ እዛው ላይ ተሰምሮ ይታያል ማለት ነው። ይህ እንግዲህ አላህ ሱብሓነሁ ወተዓላ በመዕጂዛ ድንጋውን እንዴት አድርጎ እንዲያጠረበት ለወደፊት መታሰቢያ እንዲሆን አስቦ ነው። ይህ ራሱ ታሪኩ ምን አይነት ቦታ እንደሆነ ያሳያችኋል። እንደገና ደግሞ የዘምዘም ሁኔታ አለ። ማው ዘምዘም እዛው አጠገቡ ፈልቆ ሁል ጊዜ የዓለም ህዝብ ቢቀዳው ቢጠልቀው የማያልቅ ቢተውት ገንፍሎ አገር የማያበላሽ የሆነ ታሪካዊ የሆነ ምንጭ አለበት። እንደገና ሀጀረል አስወድ አለ። እንደገና ደግሞ የሶፋና የመርዋ ሁኔታ አለ። እነዚህ ሁሉ የታሪክ ቅርጽ ዙሪያውን የከበቡት የሆነው ታሪካዊ ቤት ነው የመጀመሪያው ቂብላ እንጂ እናንተ እንደምትሉት በይተል መቅዲስ አይደለም በማለት መለሰላቸው ማለት ነው። ወመን ደኸለሁ ካነ አሚና። እና ይህም ቤት ከሌሎቹ ሁሉ የማዕበዶች ከመገዣ ቤቶች ልዩ የሚያደርገው ደግሞ እሱ አካባቢ የገባ ሰው ከማንኛውም አስፈሪታና አስጊ ሁኔታ የተጠበቀና ጸጥታው የተሟላ መሆኑም ነው። የኢስላም ወልጃሂልያ ይህን በሰዎች ስሜት አላህ ቀርጾታል። በጃሂልያ ጊዜ እንኳ ሳይቀር የአባቱን ገዳይ እዚያ አካባቢ ቢያገኝ ቀጥሎ ያየው ነበረ ይባላል። ቤቱን ከማክበራቸው ብዛት የተነሳ ከዛ ሲወጣ ይጠብቁታል እንጂ ነፍሰ ገዳዮችን እንኳ ፍራም ያደረጉ ነበር ይባላል። እንዲህ አይነቱ ቤት ነው ታሪካዊ የሆነው የሃይማኖት መድረክ እንጂ እናንተ እንደምትሉት በይተል መቅዲስ አይደለም የመጀመሪያው። እርግጥ በይተል መቅዲስ የሚናቅ ባይሆንም ከካዕባ ጋር መወዳደር አይችልም ማለት ነው። ወሊላሂ አለና ፊሕጅ ልበይት መን ስተጧ ኢለይህ ሰቢላ። ታዲያ ለአላህ ስብሓነሁ ወተዓላ መብት ሆኖለታል በሰዎች በሙእሚኖች ላይ ይህንን ታሪካዊ ቤት መጎብኘታቸው። ሁሉም ሙእሚኖች የሆኑ ሰዎች መን ስተጧ ኢለይህ ሰቢላ ወደዛ በሚመጡበት ጊዜ አስፈላጊውን ስንቅ የሚያሟሉና አቅማቸው የሚፈቅድላቸው ከሆነ ይህን ታሪካዊ ቤት አንድ ጊዜ መጥተው መጎብኘትና ስርዓተ ሀጅ ማከናወን በአማኞች ላይ ሁሉ ግዴታ ለሱ መብት አድርጓል ይላል። ወመን ከፈራ እና ይህንን የሀጅ ግዴታ ካወቀ በኋላ አላደርግም በማለት የካደ ፈኢነላህ ገኒዩን አኒል ዓለሚን ከእንዲህ አይነቶቹ ከሃዲዎችና ከሌሎችም የዓለም ሰዎች ስራ ሁሉ የተብቃቃ የሆነ ጌታ ነው ይላል። ማንኛውንም ዒባዳ የሚያዘው አላህ ለነዛው ለአቢዶቹ ጥቅም ብሎ እንጂ አለበለዚያ ሀጅንም ሆነ ሌላውን ስራ ከሁጃጆችም ሆነ ከሌሎቹ አቢዶች ቢቀርበት ምንም የሚጎዳውና የሚጎለው ነገር የለም በማለት የሀጅን ግዴታነት ደንግጎ ተወጀበበት በኋላ ግን እንደገና በሆነ ባልሆነ ምክንያት ግዴታውን ሳይወጣ የሄደ ሰው እንደ ካፊር ተቆጠረ ማለት ነው። ወመን ከፈረ ማለት ወመን ተረከል ሀጀ ሀጅን አላህ ስብሓነሁ ወተዓላ አቅሙ ሰጥቶ ሲያበቃ በግዴለሽነት የተወሰው እንደ ካደ ይቆጠራል። እና ኩፍሩ ኩፍረል አመል ነው ኩፍረል ኢዕቲቃድ በማለት ሙፈሲሮቹ በሀሳብ ቢለያዩም ዝሮ ዝሮ በኩፍር ሰይሞታል አላህ ማለት ነው። እና ይህ ሀጅ አይወጅብብኝም ብሎ ከሆነ በቀጥታ ያው ኩፍር ነው ቢኢትፋቅ ልሙስሊሚን ማለት ነው። መውጀቡን እያወቀ ግን ሞታ ነው እና ጊዜው ዘንድሮ አልተሳካልኝም ከርሞ ከነ ከዛ ቀጥሌ እያለ በመሳነፍና በመጓተት ከሆነ ይህንን እንግዲህ በችላታ ማጓተቱን እንደ ኩፍረ ኒዕማ አላህ ኒዕማ ጸጋውን ሰጥቶ ሲያበቃ ሽክሩን በወቅቱ ባለመመለሱ ውለታውን አልመለሰም ክዷል ማለት እንጂ ኢንካር እስካላደረገ ከእስልምና አልወጣም ይላሉ ማለት ነው። ያም ሆነ ኢንካረ ኒዕማም ሆነ ኢንካረ ልኢማን በሁለቱም በኩል አስጊ ነው። ከሁለቱም ለማምለጥ ማድረጉ ይመረጣል ማለት ነው። ለዚህም ነቢያችን አለይሂ ሰላቱ ወሰላም አላህ ሀብት ሰጥቶት የሀጅ ግዴታውን ያልተወጣ ሰው አይሁዲም ሆነ ክርስቲያን ሆኖ መሞቱ ልዩ